አለፉ ወደ ቤቱ ሳይመሽብኝ ሰዓት ገባ አለፉ ወደ ቤቱ ሳይመሽብኝ ሰዓት Oh, no. What did I'm not afraid to die.